الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم الله ولي الذين آمنوا يخرجهم من الظلمات إلى النور والذين كفروا أولياءهم الطاغوت يخرجونهم من النور إلى الظلمات أولئك أصحاب النار هم فيها خالدون هذه آية الكرسي آية الكرسي بمبالي متتوقعنا أعظم آيات الله في القرآن بقرآن وسط الله تعرض يجو عنك وكله ليو درجانا بوتا يالات تبلو يمن نقر الله تنجي مالتنا نا بقرآن وسط انقدر وسجد لشيء غلط مطو ثلاثة سجد يمنون وانك تشعلو كان نزاهد له على كاية متبالو يجنا يزيني علي يلاك اجتبت مكنياتو سلا الله ما ننت إنا من الناس يمتقل سكمهن وأقويانه مالتهم إنا السوان تعتماتا يميكراته أولو بتلجم يمجر رشاوشن ولدسون آيات وجاء من الرسول يمي لهم كشمرا بذيتو سيطان مبالنا جرعي قبام مصفق وعاد تكرر اتشو اسكم الشدرس ما تكرر اسكن جادرس كما من يوم مصفق نجر يتبك على يتسنين الله اتشونا اتشو مالتهم إن الله لا إله إلا هو الحي القيوم الله مالك يهلهم فترتات أسجننا بالبيتي هنا وجيتا كإرسو بستكر ليلا أقوات جنياننا تكافا يللو بجنيا هنا جيتانو مالك من قريب بأكالو تسون يمي مسرنا وإن خصو يمي قداني من قوات جنيا يللو مالكنا عندنا ببحريوم تسون يمسر بحري اللو حيل يللم በውቀቱም ሆነ በኃይሉ በማንኛውም ነገር እሱን የሚተካ ወይም የሚመሳሰል ነገር የለም በስሙም እንደዛው ነው የሱን ስሞች ለማንም ማድረግ አይገባም ማለት ነው ምክንያቱም ስሞቹ የሱን ምንነትና ማንነት የሚገልጹና የሚያንጸባርቁ ስለሆኑ የሱን ስም ለሌላው ለደካማው ነገር ቢያውሉት ትርጉም የሌለው ወይም ውሸት ነው የሚሆነው ማለት ነው እና እንግዲህ በአካሉም ሆነ በባህሪው በስሙም ሆነ በማንኛውም ሁኔታ አቋያና አምሳያ የሌለው ብቸኛ የሆነ ጌታ ነው ይላል አልሐዩል ቀዩም እንደገና ደግሞ የተሟላ ህይወት ባለቤት የሆነ ጌታ ነው የተለያዩ ፍጥሮች ህይወት አላቸው ለተወሰነ ጊዜ ግን ህይወታቸው እንደሱ የተሟላ አይደለም ማለት ነው ውስን ነው ህይወቱ አንደኛ የሌላው ህይወት ከጊዜ በኋላ የተገኘ ከጊዜ በኋላ ደግሞ የሚጠፋ በሌላ ጊዜ ደግሞ እንደገና የሚመለስና የሚታደስ ነው የሱ ህይወት ግን መጀመሪያ መነሻው ከዚህ ነው ተብሎ መነሻው የሚታወቅ አይደለም ዘመን በሁሉም ነገር የሚለካው በዘመን ነው ዘመን ከመፈጠሩም በፊት እሱ ህያው ነው ሁልጊዜም ማለት ነው ዘመን ካለቀም በኋላ በዛው መልክ ይቀጥላል እንጂ መነሻና መድረሻው አይታወቅም የህይወቱ የሌሎች ቁጥሮች ግን ለትንሽ ጊዜ በኋላ ተወሰነ ጊዜ በኋላ ይመጣሉ ከተወሰነ ጊዜ በኋላ ይሄዳሉ ህይወታቸው ራሷ ውስጥናት ብቅልምናት ማለት ነው እንደገና ደግሞ ያቸው አጭሯ ህይወት በቁጥሮች በኩል ብዙ ጠንቆች ያጋጥሟታል ሁልጊዜ ደስተኛ ጤናማ ሆኖ አይኖርም በሱ ሌላ ያለ አንድ ቀን በጤና ቢውል በሌላ ጊዜ ታሞ አንድ ቀን ብርቱ ቢሆን በሌላ ጊዜ ደክሞ አንድ ቀን ወጣት ይሆን በሌላ ጊዜ አርጅቶ ነው የሚታየው ማለት ነው የሱ ህይወት ግን እንደዚህ የመዳከምና የመለወጥ ሁኔታ አይፈራረቅበትም ሁልጊዜ ባለ መልኩ ይቀጥላል ማለት ነው እንደገና ደግሞ የሱ ህይወት ለሌሎች ህይወት ሁሉ ምንጭ ነው እሱ በመኖሩ ነው ሁሉ ነገር የሚያስገኘው ማለት ነው ሌሎች ግን የነሱ መገኘት ለአላህ መገኘት ምንም አይነት አስተዋጽኦ የለውም ለራሳቸው ተበድረው ነው ህይወት ያገኙትና ማለት ነው እና የዚህ አይነት ህይወት ባለቤት ነው እንደገና የመጣመም የመድከም የማርጀት የመሞት ሁኔታዎች ሁሉ አያሰጉትምና አይከተሉትም የሱን ህይወት አልቀዩም እንደገና ደግሞ በራሱ ራሱን በራሱ የቻለ ጌታ ነው ማለትም የማንንም ድጋፍ የማይፈልግ በራሱ የተማመነ የሆነ ጌታ ነው ማለት ነው ወይም ዘላለማዊ ነው ለማለት ያው እሱ ይህን ያህል አመታት እና ዘመናት ከቆየ በኋላ እንደገና ይወገዳል ወይም በሌላ ይተካል የማይባል ሁልጊዜ ዓለምን በመቆጣጠር እና በማስተዳደር ሰለቸኝ ደከመኝ ሳይል ቀጣይ ነው ማለት ነው ለዘላለም ወይም ደግሞ አልቀዩም ማለት ሙደቢር ማለት ነው ፍጥረታትን በሙሉ ከላይ እስተታይ የሚቆጣጠርና የሚያስተዳድር ብቸኛ ባለስልጣን ነው ሙደቢር አልከውን ይላል እና እንግዲህ እነዚህ ሁለት ቃላቶች አላህ ስመል አዞም ከሚባለው የሚቆጠረው አንዱ ይሄ ነው ስሙላህ አዞም የሚባለው ነገር ከሶስቱ ስራዎች ውስጥ ይገኛል በተባለው መሰረት በሐዲስ አንደኛ አልበቀራ ላይ እቺ እነዚህ ቃላት ናቸው ማለት ነው ሁለተኛ ደግሞ ቀጥላ በመጥመጣው ባሊ ኢምራን ውስጥ አሊፍ ላሚም አላሁ ላኢላሀ ኢላሁ አልሐዩል ቀዩም ይላል እንደገና ደግሞ ሱረቱ ጧሃ ውስጥ እንደዚህ ወአነቲ ሩጁሁ ለልሐይል ቀዩም በማለት ይገልጻል እና እነዚህ እንግዲህ ቃላቶች ሶስቱም ቦታ ውስጥ አልሐይል ቀዩም ነው ሶስቱ ሱራዎች እስመል አዞም ይገኛል ሲባል ልዩ ቃል የተገኘው ይህ ስለሆነ እስሙላህ አልአዞም የሚባለው ይህ ሳይሆን አይቀርም ብለዋል ብዙዎቹ ማለት ነው እና አላህ እስሙላህ አልአዞምን ያወቀ ሰው በዛ ጌታን ከለመነው የለመነውን ነገር ሁሉ ይቀበለዋልና ይሰማዋል የተባለለት ነው ላ ተኹዙሁ ሲነቱን ወላ ነውም እና አላህ አልሐዩል ቀዩም የተባለው ጌታ ሁልጊዜ ፍጹም ከመሆኑ የተነሳ የእንቅልፍ እንግልጃ ወይም ዋናው እንቅልፍ አይይዘውም ይላል እና እንግዲህ ህይወትን ከሚተናኮሉ ነገሮች አንዱ እንቅልፍ ነው ራሱ ሰው በሚነቃ ጊዜ ሁሉን ነገር በሐዋሳቱ መከታተል ይችላል እንቅልፍ በሚወጣው ጊዜ ግን ሐዋሳቶች ሁሉ ተጥቅሙ ይችላሉ አይን አያይም ጆሮ አይሰማም ልብ አያስብም አፍ አይናገርም ያው በመናም ወይ በቅዠት ካልሆነ በስተቀር ማለት ነው አላህ ግን ሱብሃነሁ ወተዓላ እንኳን ሌላ ድክመት ሊያጋጥመው ቀርቶ እንቅልፍ የሚባል ነገር እንኳን አይነካውም እንኳን ዋናው እንቅልፍ ቀርቶ ትንሿ እንኳን እንግልጃ አታጠቃውም ነው የሚለው እና እንቅልፍ የለበትም በሚባልበት ጊዜ ሲና እንግልጃ እንደማይኖር ይታወቃል ነበረ ሁለቱንም ለመጥቀስ ለምን አስፈለገ ቢባል አንዳንድ ሰው እገሌ እኮ እንቅልፍ አይወስደውም እንደው በቅምጡ ትንሽ አንጎላጃል እንጂ ይባላል እና ያው ትንሿ ትኖርበታለች የሚል ጥርጣሬ እንዳይኖር ጭራሽ ዘሩ የለም እንቅልፍ የሚባል ነገር ማለት ነው እና በሐዲስም ነቢያችን አለይሂ ሰላቱ ወሰላም ኢነላሀ ላ የናም ወላ የንበጊ ለሁ አየናም አሉ አላህ አይተኛም እንቅልፍ አይዘውም አይዘነጋም መተኛትም አይገባውም አሉ ፈኢነሁ የርፈዑል ቂስጦ ወየኽፊዱሁ አው የኽፊዱል ቂስጦ ወየርፈዑሁ የዓለምን ሚዛን ከፍ ዝቅ የሚያደርገው እሱ ነው እሱ ከዘነጋ ለአንዲት ሰኮንድ እንኳ ቢሆን ብዙ ነገር ይቃወሳልና ይበላሻል እና ዓለምን ሁልጊዜ በተጠንቀቅ የሚያንቀሳቅሰው የሚያድገውን የሚያሳድገው የሚዋረደውን የሚያዋርደው የሚፈጠረውን የሚፈጥረው የሚገለውን የሚገለው እሱ ስለሆነ በየሰኮንድ በየደቂቃዋ ማአት ስራ ስላለው ከዛ እንቅልፍ ወይም መዘንጋት ቢመጣ ብዙ ነገር ስለሚበላሽ መተኛትና መዘንጋት አይጠበቅበትም ሁልጊዜ የነቃ የበቃ ጌታ ነው አሉ ይላል ለሁ ማ ፊ ሰማዋት ወማ ፊ ልአርድ እና ለዚህ ለአላህ አልዋሂድ አልሐዩ አልቀዩም ለተባለው በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የእሱ ግኝትና ፍጥረታቶች ናቸው እሱ ማንም ተጋሪና ተካፋይ የለውም በዓለም ውስጥ ባሉ ፍጥረታቶች ያስገኝም የረዳው የተባበረው የለም ከተገኙም በኋላ ደግሞ የሚያስተዳድራቸውና የሚቆጣጠራቸው እርሱ ብቻ እንጂ በአንድ ክልል እንኳን እገሌ ይረዳዋል የሚባል ነገር የለም ማለት ነው ይህም እንግዲህ ፍጹም ሀያል መሆኑን ያመለክታል ፍጡር ነገር ግዛቱ በሰፋ ቁጥር በዛው ልክ ደግሞ ተወካዮችና ባለስልጣናቶች ካልበዙ በአንድ በኩል ሲያስተዳድር በሌላ በኩል ችግር ይፈጠራል ውጥንቅጡ ነው የሚወጣው ማለት ነው አላህ ግን ሱብሃነሁ ወተዓላ ሰባቱን ሰማያት ምድርንም ከዛም ሌላ ያሉ ዓለሞችን ብቻውን ፈጥሮ ብቻውን ሲያስተዳድር ባንድ በኩል እንኳን ዝንፍ አይልበትም። የተሟላ የሆነ አስተዳደር ነው የሚሰጠው ማለት ነው። እና ይህን ሁሉ ፍጥረታት እንግዲህ ሲያስገኝም ሆነ ሲያኖረው ምንም ደጋፊና ረዳት ተባባሪ የማያስፈልገው ከሆነ በአምልኮትም ደግሞ የእሱ ተካፋይና ጓደኛ አያሻውምና ብቸኛ አድርጋችሁ አምልኩት የሚለውም ለዚህ ነው ማለት ነው። من الذي يشفع عنده الا باذنه ما نويا كسندان شمغلنا لما ادرك يموكرو እሱ ካልፈቀደና ካልወደደ በስተቀር ይላል። እንግዲህ ከአላህ በስተቀር የሚመለክ የሚገዛ የሚፈራደጅ የሚጠና ነገር ምንም ነገር የለም። ሁሉ ነገር የፈጠረውና የሚያስተዳድረው እሱ ከሆነ በቀጥታ አምልኮትም ለርሱ ብቻ ነው መስጠት ያለበት ሲባል ብዙ ታውታውያን እንግዲህ ይሄን ነገር በመሰረታ ሐሳብ ሊቀበሉ ይሞክሩና እንደገና ግን በእነሱ አስተሳሰብ ህጋዊ የመሰለ ምክንያት ያመጣሉ ማለት ነው። ለነገሩማ ዓለምን ብቻውን የፈጠረው እሱ ከሆነ ድረስ በሱ ደረጃ ተወዳዳሪና አቋያ እንደሌለው እናቃለን። እኛም ታዲያ እሱን የሚያህል ጌታ አለ ለማለት ፈልገን ሳይሆን እሱ የተከበረ ጌታ ነውና በተዋረድ እሱ ራሱ የመረጣቸውና ያከበራቸው ባለሟሎችና ወዳጆቹ ስላሉ ከመላእክም ከሰውም ከጅንም እነዛ ወዳጆቹ ያሸማግሉናልና ያገላግሉናል ወደሱ ያቀርበናል በሚል ነው እንጂ በቀጥታ ቆ ፈጣሪ ናቸው ብለን አይደለም ብለው ሊከራከሩ ይሞክራሉ። ይሄንን የመከራከሪያ ነጥባቸውንም ሲያመክነው ምን ይላል? መንደለብ የሽፈው እንደው እንዳብ ይብኒ እሱ ታልፈቀደ በስተቀር እሱ ዘንዳ ማን ነው እሱ ትርው ብሎ እገሌን ማረልኝ ብሎ ሊጠይቅ የሚችለውና የሚሞክረው? ሸፋ የሚባለውም ነገር እናንተ ትልቅ ናቸውና እነሱ እንደይ ተጠናንና ታገለገልን ያድኑናል ይገላግሉናል እያላችሁ የምትደረድሩአቸው እኮ ቦታ የላቸውም። በኔ ዘንዳ እኔ መጀመሪያ ያልመረጥኳቸውና ያልመለመልኳቸው ከሆነ እናንተ እንደው ዝም ብላችሁ በተስፋ እገሌ ትልቅ ነውና ያድነናል ብላችሁ ስለላካችሁት እኔ የምቀበል አይደለሁም። ሸፋ የሚሰጡትንም ቢሆን እኔ ራሴ መርጬና መድቤ አንተ ይሄን ያልሰው ባንተ ስም ልምርልህ ፈልጋለሁና ጠይቅ ታልኩት በዛ መልክ ነው እንጂ ሸፋ የሚያገለግለው እናንተ እንደምትሉት በየመንደሩ ያለውን ግብስባስ ሁሉ ትልቅ ሰው ነውና ሂደህ ለጣላን ጠይቅ እንደምትሉት ተቀባይነት ያለው አይንሰላችሁ። ሸፋም በእኔ ፍቃድ ነው መነሻውም መድረሻውም ነው የሚለው። እና ብዙዎች ሰዎች በማንኛውም ጊዜ ሽርክ ራሱ የሚመነጨው ከዚህ አስተሳሰብ ነው። ያው መላእክቶችንም ሆነ ጅኖችን ሌሎችንም ነገሮች አላህ ዘንዳ የተወደዱ ቅዱሳን ንጹሃን ናቸውና እነሱን ታከበርንና ታገለገልን በስማቸው የተለያዩ ቅርጾችንና አውቶችን ከሰራን እነዚህ የኛ ደንበኞችና ወዳጆች ናቸውና ማርልን ብለው አላህ ዘንዳ አደይቀንተው ያድኑናል በሚል ስሜት ነው ሁልጊዜም ሰዎች የሚያመልኩት አላህ ሌላ አይደለም ነገር። ይሄን ደግሞ አልቀበልም በሸፋአና በፍቅርትም የተጠለላችሁ ታውቶች አትደርግሩልኝ። ሸፋ እኔ የፈቀድኩለትና የወደድኩለት እኔው ራሴ የመረጥኩትና የመደብኩት ሰው ነው እንጂ እናንተ እገሬ አለቃችን ነው እሱን እናከብረዋለንና እሱ ያድነን ይሆናል እያላችሁ ከንቱ ተስፋ የምትደረድሩላቸው ሁሉ በእኔ ዘንዳ ተቀባይነት ላይ ያገኙ ይችላሉ። በዚህም መልክ አያዋጣም ማለት ነው። ያለሙ ማ በይነ አይዲህም ወማ ኸልፈሁም አላህ ደግሞ ሱብሃነሁ ወተዓላ በፍጥረታቶቹ ፊት ለፊትም ሆነ ከጀርባቸው ያለውን ነገር ያውቃል ማለት ነው። እሱን የምታታልሉበት ምክንያት የለም። እና ታአላህ ሌላ ያለን ነገር እያጋራችሁ በስሜታችሁ እንደታው አድርጋችሁ እየተገዛችሁ በቃል ግን ለሸፋዓ ብዬ ነው ለማህባ ብዬ ነው ብትሉኝ እኔ የምደለል አይደለሁም። እናንተ ከኋላችሁም ሆነ ከፊታችሁ ያስተላችሁትና ያከተላችሁትን ነገር አውቃለሁ። በሚስጥርም የምታስቡትን በቃልም የምትናገሩትን በእንቅስቃሴም የምትተገብሩትን ሁሉንም ነገር ጠንቅቄና አጥርጥሬ የማቀነኝ በላቸው። በዚህ መልኩ ከሆነ ድረስ እንግዲህ አላህ ያልወደደውና ያልፈቀደውን ነገር እየሰሩ የተለያዩ ምክንያቶችን በመደርደር ለማምለጥ ይሞከር ከንቱ ሙከራ ከመሆነ ያልፈም ማለት ነው። ولا يحيطون بشيء من علمه ፍጥረታት ግን ከእርሱ እውቀት በምንም አያካብቡም። ያው የተወሰነ እውቀት ያደረጉታቸውን ያህል ይወቁ እንጂ ነቢዮችም ቢሆኑ የአላህን እውቀት ዳር እስከ ዳር የሚያካትቱና የሚያዳርሱ ፍጡሮች የሉም ማለት ነው። እርግጥ ፍጡር አንዱ ከሌላው በእውቀቱ ይልቃል ይበልጣል አላህ የሰጠውን ያህል ለምሳሌ ነብዮች ብዙ ያቃሉ ስለ ዲን ስለ አላህ ሁኔታ ማለት ነው። ሆኖም ያአላህን ዕውቀት የሚያህል የላቸውም ማለት ነው። መላእክቶችም እንደዛው እኛ አንተ የሰው የሰጠህንን ያህል እንጂ ምንም እናቀው ነገር የለም ብለው እዚሁ ሱራ ላይ እንደገለጹት ያአላህን ዕውቀት ሙሉ በሙሉ ሊያውቁ አይችሉም ማለት ነው። የፈለገው ቅዱሳን ንጹሃን ቢባል አላህ ሱብሃነሁ ወተዓላ የተወሰነ ዕውቀት ከሰጠው ያችን ያህል ይጠቀማል እንጂ እንደ አላህ የዓለምን ምስጢር በሙሉ ዳር ሰዳር አዳርሶና አካቶ የሚያቅ የለም። ስለዚህ እንግዲህ አላህ ሱብሃነሁ ወተዓላ ቆርጦና ተንደላቆ እነገሌ እኔ ወዳጆች ደንበኞች ናቸውና ልቀቅልኝ ለማሰኘት የሚያስችለው ደረጃ ላይ አይደርስም ማለት ነው። ኢላ ቢማሻ እና አላህ ሱብሃነሁ ወተዓላ እንዲያውቁ የፈቀደውንና የሻውን ያህል እንጂ አለበለዚያ ሰዎች በማጋነን እንደሚነግሩላቸው ሁሉንም ነገር የአላህን ምስጢር አዳርሰውና አካተው የሚያውቁ የሉም ይላል። ወዲያ ኩርሲዩ ሰማዋት ወልአርድ የአላህ እውቀቱ ሰማያትንም ምድርንም ያካተተ ነው። እንግዲህ ሰማይና ምድር በውስጥና በዙሪያቸው ያሉት ፍጥረታቶች እስከ ስሜታቸው ሙሉ በሙሉ ያውቃቸዋል አላህ ሱብሃነሁ ወተዓላ። ኩርሲ የሚለውን በእውቀት በተተረጎመበት አካሄድ ማለት ነው። ወይም ኩርሲ ማለት ራሱን የቻለ ዓለም ነው። ከሰባቱ ሰማያት በላይ የሚገኝ ዓለም ነው ይባላል። እና ሰማይንም ምድርንም በብዙ ጥፍ የሚበልጥ በጣም ሰፊና ግዙፍ የሆነ ዓለም ነው። እና በዛ ውስጥ ያለን ሹኡን ሁሉ በሙሉ ያውቀዋል አላህ ሱብሃነሁ ወተዓላ። ያንን እንኳን ሰፊውን ዓለም በእውቀቱ ይቆጣጠረዋል። እንኳን ይጥቅቅኖችን ሰማያትና ምድርን ለማለት ነው። እና እነዚህ ሰባቱ ሰማያቶች እንግዲህ እያንዳንዳቸው በጣም ሰፋፊ ዓለሞች ናቸው። እነሱ ካለቁ በኋላ እንደገና ከነሱ በላይ ኩርሲ የሚባል ዓለም አለ። ይሄ ኩርሲ የሚባል ዓለም ስፋቱ ሰባቱ ሰማያትና ምድርንም ጭምር በውስጡ እንደዛ አቅፎ የያዘ ነው ማለት ነው። እሱ በሌላ አባባል እንደተገለጸው ሰባቱ ሰማያትና ምድር እንደ ሳንቲም ሆነው እያንዳንዳቸው እነዚህ 80 ሳንቲሞች አንድ ጋሻ ወይም ሳፋ ላይ እንደተቀመጡ ያህል ናቸው ይባላል። ይሄ ደግሞ አንድ ጋሻ የመሰለው ኩርሲ መሆኑ ነው። እሱ ደግሞ እነዚህን ሳንቲሞች እንደያዘ አርሽ ላይ ቢጥሉት በመስክ መካከል እንደጠፋ ጋሻ ሆኖ ይዋጣል ተብሏል ማለት ነው። እና አላህ ሱብሃነሁ ወተዓላ ይህን ሁሉ በእውቀቱ ያካተተና የሚቆጣጠር የሆነ ጌታ ነው። ولا يؤوده حفظهما سماينا مدرن مقطاطرنا ما استدادرو እሱን የሚያዳግተውና የሚያቀተው አይደለም። وهو العلي العظيم እሱም እጅግ ኃያልና ታላቅ የሆነ ጌታ ነው በማለት ራሱን በመግለጽ ያስተዋውቃል። لا إكراه في الدين በሃይማኖት ሰውን ማስገደድ አይገባም በላቸው ይላል። ከተበየነ ሩስቱ ምን አለጂ ቀናው መንገድ ከተማማው መንገድ በእርግጥ ተገልጾና ታውቋልና ከዚህ በኋላ ሰዎችን እንደ ምርጫቸው መተው እንጂ ከማስተማርና ከማግባባት አልፋችሁ በኃይል ሰዎችን ለማስገደድ አትሞክሩ ይላል። ፈመን የቁር ቢጣሁቲ እውነቱና ውሸቱ በዚህ መልክ ተገልጾ ከታወቀ በኋላ ከአላህ ሌላ ባሉ ህገወጥ አማልክቶች የሚክድ ያው ሰይጣንን ጣዖትን ጠንቋይን ማርተኛን የመሳሰሉትን ነገሮች ፋይዳ ቢስ መሆናቸውን አውቆ የሚክድ ወይሙን ቢላ በአንድ አላህ በኻሊቁ ብቻ ፍጹም ሆኖ የሚያምን ፈቀድ ተምሰከ ቢልዑርወቲ ልውስቃ ጠንካራ የሆነችውን የእምነት ዘለበት በእርግጥ አጥብቆ ጨብጧል ማለት ነው። ለምፊቷ መላሃ ይህችን ገመድ መበጠሻ የላትም እሱ እስከያዛት ድረስ እስከ ዘለቄታ ወደ ጀነት ታወጣዋለች ማለት ነው። والله سميع عليم الله سبحانه وتعالى فطرتاته የሚናገሩትن ثني የሚያስቡትንና የሚያደርጉትን ሁሉ ደግሞ በጥልቃቂ የሆነ ጌታ ነውና ለሁሉም የሚበጀውን ነገር ነግሯልና መክሯል። ከዚህ በኋላ ግን ሰዎች እነቱን ለመቀበል ካልፈለጉ እናንተ ያለው ሁሉ በግድ ያስገድደን እምነት እንዲቀበሉና አድርጋቸዋለን ማለት አይገባችሁም ይላል። ይህ የመጣበት ምክንያቱ አንድ አንሳሪ የነበረ ሰሃቢ ረዲየላሁ አንሁ ቀደም ሲል ነብያችን መዲና ከመምጣታቸው በፊት የይሁዶች ዘንዳ በሙግዚትነት እንዲያሳድጉለት ሁለት ልጆችን በህፃንነታቸው ሰጥቶ እዛው አድገው ካደጉም በኋላ ካሳዳጊዎቻችን አንጠይቅም በማለት እነሱ ጋር ተቀላቅለው ቆይተው ነበር። በመሆኑም ይሁዶች ተጽኖ አድርገው የይሁዳ እምነት እንዲቀበሉ አደረጓቸው። እነዚህን ሁለት ወጣቶች ይባላል። አባቲዮ ግን መዲና በመቆየቱ ነብዩ ሲመጡ ወደ አመነና ሰሃቢ ሆነ። እንደገና እነዚህ ልጆች ለሥራ ጉዳይ አንዴ ለንግድ ሸቀጥ ነው ይመጣሉ መዲና። በገበያ ላይ ያገኛቸዋል። ልጁ በጣም እንግዲህ ለእስልምና ካለው ጉጉት የተነሳ ልጆቹ ወደ አሁኑ እንደመጡ እምነቱን እንዲቀበሉ በደንብ ሳያስረዳቸውና ሳያግባባቸው አዲስ ነብይ መጥቷልና እኛ ሰልመናልና እናንተ መስለም አለባችሁ አላቸው በችኮላ። እነሱ ደግሞ ያላወቁትን ነገር በአንድ ጊዜ መቀበሉ ስለከበዳቸው እኛ ወጥሮም እምነት አደን የውዶች ሁነናል፣ እናንተ ሙሽሪኮች ስለነበራችሁ የተሻለ ካገኛችሁ መልካም ነው፣ እኛ ግን እንዲህ በቀላሉ አንቀየርም በማለት አንገራገሩ ማለት ነው። ይህ ጊዜ ሰውየው እጃቸውን ይዞ ሁለቱንም ልጆች አይድኩሉ ባዕድየል ጀና ወባዕድየና ከፊል አካሌ ጅነት ሲገባ ከፊል አካሌ ጀሃነም ሊገባ ነው ማለት ነው፣ ከኔ ከአብራኬ የወጣችሁ ልጆች እስከሆናችሁ ድረስ በዛሬ ሁለት መስለም አለባችሁ ብሎ ሙጭኝ አላቸውና ረብሻ ፈጠረ ማለት ነው። ይህ ጊዜ አላህ ስብሓነሁ ወተዓላ ታዲያ አስረዳቸው ንገራቸውና ተአመኑ ይመኑ፣ አለበለዚያ አንተ በጉልበት እንዲሁትም ብለህ ጎትተህ ለማሳመን ለምን ትሞክራለህ ማለት ነው። እና በሱ ሰበብ ሌሎችም የዚህ አይነት እንግዲህ ተጽዕኖ እንዳያደርጉ ሰውን ማስተማርና ማስረዳት እንጂ ከዛ አልፎ በግድ እምነትን ተቀበሉ ማለት አግባብ አይደለም የሚለው መመሪያ በዚህ አጋጣሚ መጣ ማለት ነው። እና አዳው ለእስላም እስካሁን ድረስ እስልምና በኃይል በጦር ኃይል ነው የተስፋፋው እያሉ ያለ ስሙ ስም ሊሰጡት ይሞክራሉ። አላህ ግን ሱብሃነሁ ወተዓላ በዚህ አጋጣሚ ወደፊትም እንዲህ አይነት ስማቸዎች እንደሚመጡ ስለሚያውቅ ለሃይማኖት በግዴታ አይደለም አንድ ሰው እምነቱን ራሱ ፈቅዶና ወስኖ የሚያደርገው ነገር እንጂ ሰውን ያለውል በግዱ ማሳመን አይገባም ብሎ በግልጽ ነው የደነገገው ማለት ነው። ምክንያቱም ያለውል በግድ አመነም ከተባለ እምነት አይባልም። እምነት ማለት የልብ ስራ ነው። በቃሉ ውሸቱን ያላመነውን ነገር አምኛለሁ ተቀብያለሁ ማለት ይቻላል። በልቡ ግን ያልተዋጠለትን ነገር ሌላው ሰው አስገድዶ ሊያሳምነው አይችልም። አምኛለሁም ካለ ውሸቱም ነው የሚሆነው ማለት ነው። ስለዚህ እምነት ደግሞ በቃል ብቻ ሳይሆን በስሜትና በተግባር የሚገለጥና የሚረጋገጥ ነገር እስከሆነ ድረስ ተገድዶ እዚህ ደረጃ ሊደርስ አይችልምና ሰዎችን በግድ እምነት እንዲቀበሉ ተጽዕኖ አታድርጉባቸው፣ በፍቃዳቸው ይቀበሉ ወይም ይተውት እንጂ ማለት ነው። እና እንግዲህ እምነቱ በሚገባ ከተገለጸ በኋላ የክህደት ጎጂነት ወይም የማጋራት አላስፈላጊነት ከተገለጸላቸው በኋላ ጥቅምና ጉዳታቸውን አመዛዝ ነው ትክክለኛውን የአላህን መንገድ የሚቀበሉና የጣዖትን መንገድ የሚክዱ ካሉ እነዚህ እንግዲህ አስተማማኝ የሆነችውን የጀነት ጎዳና ወይም የማትበጠሰውን ዘለበት ጨብጠዋል ማለት ነው። እና በዚህ መልክ እስከቀጠሉ ድረስ ፈላህ ያገኛሉ። ከዚህ ውጭ ደግሞ አንቀበልም ብለው ያመጡ ካሉ በዛው በመረጡት ለጥፋት መንገድ ይቀጥሉበት እንጂ ሰዎችን ያለውን በግዳቸው እናሳምናለን ብላችሁ አትቸገሩ አለ ማለት ነው። الله ولي الذين آمنوا يخرجهم من الظلمات إلى النور الله سبحانه وتعالى ينزا يا أمان يوچو وابينا دقاتي بمونو كجل ما وچي ودبرهان يوات أشوى الليلة لا الله سبحانه وتعالى فقادوا يتكبلوا المؤمن وچين سلم يوات أشوى ينزو دقاتينا وابي بمونو النزو قدم سلك نبرو بس دربرب جل ما يوات أشوى ማለትም ተከዴት ከማጋራት ከተለያዩ ወንጀልና አሳፋሪ ድልግና ተግባራቶች ሁሉ አውጥቶ እንደገና ወደ ዕውቀትና ወደ እምነት ወደ ተውሂድ ወደ ኢኽላስ ብርሃን ያዘልቃቸዋል ወዳጆቹን ነው የሚለው። እና ኢላኑሪል ኢማን ወደ እምነት ብርሃን ያመጣቸዋል። እነሱ ቀና አመለካከት በሚከተሉ ጊዜ እሱም ይደግፋቸዋልና ይረዳቸዋል፣ ጉዟቸው የተሳካ ያደርግላቸዋል ማለት ነው። والذين كفروا انذا دمو يكادتنا كجتن يمرطوت اولياء ومطاعون ينسو وجنوچنا واريوچ طاوتوچ بمهوناچو مالكم شيطان اندوم دمو يتلاعي سو سراش امالكتوچ ينسو وجنوچ انديهونو مرطواچوالنا يخرجونهم من النور الى الظلمات الناس دمو بتقارانيو كبرهان ودقلماوچ ياوطاچوالنا يوطاچوال ያአላህ ካቀረበላቸው የእስልምና የብርሃን ጎዳና አፈናቅለው ወደ ክህደት ወደ ማጋራት ወደ ተለያዩ የወንጀል አዘቅቶች ይወስዷቸዋል ማለት ነው። ኡላኢከ አስሃቡናር እና እነዚህ እንግዲህ የጣዖቶች ሰለባ የሆኑ ካህዲዎች የጀሃነም ድርሻዎችና ምድቦችም እነርሱ ናቸው። ሁም ፊሃ ኻሊዱን እና በጀሃነም እሳት ውስጥ ለዘላለም ኗሪና ዘውታሪዎችም የሚሆኑት እነርሱ ብቻ ናቸው ይላል። ألم تر إلى الذي حاج إبراهيم في ربه أن آتاه الله ملك إذا قال إبراهيم ربي الذي يحيي ويميت قال أنا أحيي وأميت قال إبراهيم فإن الله يأتي بالشمس من المشرق فأتي بها من المغرب فبهت الذي كفر والله لا يهدي القوم الظالمين أو كالذي مر على قرية وهي خاوية على عروشها قال أنا يحيي هذه الله بعد موتها فأماته الله مئة عام ثم بعثه قال كم لبثت قال لبثت يوما أو بعد يوم قال بل لبثت مئة عام فانظر إلى طعامك وشرابك لم يتسنه وانظر إلى حمارك ولنجعلك آية للناس وانظر إلى العظام كيف ننشزها ثم نكسوها لحما فلما تبين له قال أعلم أن الله على كل شيء قدير ألم تر إلى الذي حاج إبراهيم في ربه نبي الله إبراهيم بيت عجو قدائي الله بمنور النبال منور وين ببتشه النسو تنكرو يتكراكرو انسوي أيهن سلسو يدرس أنها يوكو نقرى الليلة نبس عجوكت عندي تقابيني ولا بعد سلطان نبرا نمرود انو كان عان بمبارك تاوك نبرا لكن دي فرعون እኔ ጌታ ነኝ ማለት ይዳቸው ነበር ማለት ነው። እና ነብዩ ኢብራሂም ነብይ እንደመሆናቸው ስለ ጌታቸው ምንነትና ማንነት ማስተዋወቅና ማስተማር ሲጀምሩ እሱ ተደቀነባቸው። ጌታ ጌታ ይያልክ ዝተው ምካታለው ምንድነው አላቸው። እንደ ላንተም ጥምር ነው ለነግረህ የምፈልገው ስለ ጌታ ደግሞ አጣቀም እንደዚህ ነው ግዴ የምን ጌታ አለ በማለት አፈጠጠ ይባላል። እና የዛ ጊዜ እንግዲህ በሁለቱ መካከል የተጧጧፈ ክርክር ተካሄደና ስለዛ ታሪክ እንምጣቀው ነገር አለ ሆይ ይላል ይነግራቸው ሲፈልግ ይህ ሰው የታዳ ጌታን እንደዚህ ኪዶ ለመከራከር የሞከረው ምን ስለሆነ ነው ብትሉ ምክንያቱ አን አታሁ ላሁል ሙልክ አላህ Subhanahu Wa Ta'ala ሰጥቶ የሆነ ስልጣን ስለሰጠው ነው። አላህ ራሱ በሰጠው ጸጋ ጠግቦ እንደገና ጌታን መካሪና ነብዩን መከራከር ጀመረ ማለት ነው። ከላ ኢነል ኢንሳነ ለይጥጋ እንዳለው ሰዎች እንግዲህ ሀብት ባገኙ ቁጥር ጸጋ ይስማቸውና ማንነታቸውን ይረሳሉ። ከዛ አላህን በመካድ እንደገና የተለያዩ ምጃዎች ሊወስዱ ይሞክራሉ ማለት ነው። ይህም ሰው የታዳ ሌላ ምንም ምክንያት የለም። አላህ ታላቅ ጉዙፍ የሆነ መንግስት እንዲመሰረት አስቻለው። የዚህ ጊዜ ያንን ያገኘውን ጸጋ በመጠቀም ጥጋብ እየተሰማው ሄደና ከነጭራሹ እሱ ራሱ ጌታ ነኝ ለማለት አስቦ ጌታን መካድ ጀመረ ተከራከረም ማለት ነው። إذ قال إبراهيم ربي الذي يحيي ويميت እና ነብዩላህ ኢብራሂም የኔ ኻሊቄና ራዚቄ ፍጥረታቶችን የሚያው የሚያደርግ ማለትም የሚፈጥር የሚያስገኝና እንደገና አጀራቸው ሲደርስም የሚገላቸው የሆነው አላህ እንጂ ከሱ ውጪ ሌላ ጌታ ሊሆን አይችልም ባሉበት ወቅት እሱ ደግሞ ተቃራኒውን ሐሳብ ይዞ በመነሳት የተከራከራቸው የሆነውን ሰው የታሪክ ሰማህና ወክነ ይላል። ቃል አነ ኡሕይ ወኡሚት ያንተ ጌታ የሚገልና የሚያድን ነው ካልክ ይህማ ምን እሱ ብቻ ጌታ ሊሆን ይችላል በዚህ አድራጎቱ? እኔስ የመግደልና የማዳን ጸባይና ባህሪ አለኝ አይደለም እንዴ አላቸው ይባላል። እና ይሄንንም ለማረጋገጥ በእስር ቤት ሞት የተፈረደባቸው ሁለት እስረኞች ነበሩትና እነሱን አምጡ ብሎ ወደ አሁኑ አቀረባቸው ይባላል። ካቀረበ በኋላ እነዚህ ሰዎች አሁን ሁለታቸውም የሞት ውሳኔ አልፎባቸዋል። ግን አሁን እኔ የመግደልና የማዳል ስልጣንና ችሎታዬን ለማሳየት ይሄኛው በፍርዱ መሰረት ይገደል አሁን ግደሉት አለና ቢላቸው አስገደለ። ሌላኛውን ደግሞ ነፃ ለቅቄዋለሁ ይዘማለት ምህረት ሰጠው ይባላል። እና አንድን መግደል አንድን ማዳን ይውሃል ይሄ ነው ከዚህ የተለየ ነገር አለ እንደ አላቸው። ያ አድራጎት እንግዲህ የሱን ቂልነት ነው የሚያሳየው። ኢብራሂም ያሉት መጀመሪያ ያልተፈጠረና የሌለውን ነገር የሚያስገኝ ነው ከተገኘም በኋላ ደግሞ አጀር ሲደርስ የሚገድ ነው ያለው። እሱ ግን ሁለቱም የተገኙትን አንድን ሲገል አንዱን እንዲቆይ ማድረግ ነው። ዝሮ ዝሮቱም ያ የተማረው መሞት አይቀርም አንድቀን። የጊዜ የቂል እንግዲህ ድብብቆሽ መጫወት ሲጀምር ሲያወት ጊዜ ሌላ መፈናፈኛና ማምለጫ የሌለው አማራጭ አመጡለት ማለት ነው። ምናሉ ቃል ኢብራሂም ነቢዩላህ ኢብራሂም ይሄኛውን አጀንዳ አጠፋረጉና እንደገና ሌላ አጀንዳ በመክፈት ለቂሎቹ እንግዲህ ለማወናበዲ እንዳሰበ አወቁበትና ሌላ አማራጭ ወሰዱ። ምናሉ ፈኢነላህ የእቲ ቢሸምሲ ሚነል መሽሪቅ እንግዲህ ይህን በዚህ ላይ ተወውና የኔ ጌታ አላህ ፀሐይን ሁልጊዜ ማልዳ ሁሉም እንደሚያውቀውና እንደሚያየው ከምስራቅ በኩል ነው የሚያመጣት አሉ። ፈእቲ ቢሃ ሚነል መግሪብ እስቲ አንተ ልክ እሱ የሚሰራውን ሁሉ ለማድረግ የምትችል ከሆነ ከወደ ምዕራብ በኩል አንድ ቀን ጧት አውጣት እስቲ። ጧት ሰዓት ሁልጊዜም እንደተለመደው በምስራቅ ነው አላህ የሚያመጣት። አንተ ግን ነገ ጧት ከቻልክ በምዕራብ በኩል ፀሐይን አውጣልን እስቲ አሉት ነው። فبهت الذي كفر ان بذي مفناقنيا بللو طياقه ايه كهدي ينبرو سويه وداونو وكاله اميزون عطاونا ما عطا بيواتربت معناتنو والله لا يهدي القوم الظالمين وترون ما الله اندي عينتوچن كتهنيا نا بللنيا سويچي كاندي عينتو طياقه ماملچا يميتاتچونا የሚያሸንፉበትን መንገድ የሚመራቸው አይደለም። በቀላሉ እሱ ራሱ ባመጣው ነገር ተዋረደና ተቃለለ ማለት ነው። አው ከለዚ መራ አላ ቀርያ እንደገና ደግሞ በሌላ በኩል ተመሳሳይ የሆነ ሁኔታ ያለፈው ተቃራኒ ማለት ነው። ባንዲት የወትሮ ከተማ አጠገብ የሚያልፍ የሆነው ሰው የታሪክስ ደረሰን ይላል። አሁንም ዓለም ተረ በሚለው ይያዛ አለም ተረ ኢለለዚ መራ አላ ቀርያ እንደማለት ነው። አንድ ግለሰብ ደግሞ በአንድ ወቅት የወትሮ ታሪካዊ የሆነች ከተማ ነበረች ብዙ ህዝብ የሚኖርባት። እሷ ከተማ በጠላት ተወራና ወድማ ኗሪዎቿ አልቀው ምስቅልቅሏ ወጣ ባጠገቧ ያልፋል ማለት ነው ሰውየው። እና በጣም ገረመውና ይህች ሀገር እንግዲህ መልሳ ልትለማና ህዝቦቿ መልሰው በዚያ አካባቢ ሊያቆጠቁጡ ይችሉ ይሆን በማለት ጥያቄ አነሳ ለራሱ ማለት ነው። አሁን ያገር መልሶ ሀገር ይሆናል እንግዲህ ይያረ ያወራል ማለት ነው። ወየካው የሱን እና ከተማዋ ጣራዎቿ የቤቶቿ ጣራ በግድግዳው ላይ ተዘቅዝቀው ተመሳቅለው ነበር አራውሩ ሸሃ እና በጣራው እንጨት ላይ የግድግዳው እንጨት ከላይ ተደፍቶበታል። መጀመሪያ እንግዲህ አንድ ቤት ሲያረጅና ሲፈርስ ጣራው ነው የሚበተነው። ጣራው በሚበተንበት ጊዜ ይደረመስና ወደ ታች ይገባል። ግድግዳው ተላይ እንግዲህ ፀሐይና ዝናብን ስለሚከልለት ጉልበት ይኖረዋል ቶሎ አይፈርስም። ጣራው ተዘቅዝቆ ታች ከወረደ በኋላ እንደገና ደግሞ ግድግዳው ይፈርስና በላዩ ላይ ከላይ የነበረው ከታች ከታች የነበረው ከላይ ሆኖ ይመሰቃቀላል። በዚህ መልክ ተመሰቃቅላ የነበረችውን ከተማ በአንክሮ ተመለከተና ቃል አና ዩሕይ ሀዚህ ላሁ ባዕደ መውቲሃ ይችን ከተማ አሁን በዚህ መልክ ተጥቅሙጭ ሁና ከወደመች በኋላ ጌታ እንዴት አድርጎ እንደገና ያዲናትና አገር ትሆን ይሆን በማለት ጠየቀ ይላል። አንደኛው እዚሁ ዱንያ ላይ መጥታ ይች ሀገር እንደገና ሰው የሚኖርባት ሁና እናያት ይሆን ማለቱ ሲሆን፣ በሌላ አባባል ደግሞ እንግዲህ በዚህ መልክ የወደሙት ህዝቦች የውመል ቂያማ አላህ ሱብሃነሁ ወተዓላ እንዴት አድርጎ ያስነሳቸው ይሆን? ብዙ ውስጥ እንግዲህ እንደተመሰካከለ ብዙ ህዝቦች ያለቀባሪ የቀሩ አሉ። አውሬ በሷቸው እንዲሁ ዝም ብለው ንፋስ ወስዷቸው የቀሩ ሊኖሩ ይችላሉ። እነዚህን ሁሉ እንግዲህ አላህ በቁድራው መቼም ያስነሳቸው ይሆናል። የሱ ቁድራ ወሰንና ገደብ የለው አይደለም። እንዴት አድርጎ እንደሚያስነሳቸው ባይና በውቅ ደስ ይለኛል እያለ ራሱን ይጠይቅ ነበረ ማለት ነው። ይህ ጊዜ አላህ ስብሓነሁ ወተዓላ የአላህን ቁድራ እንግዲህ እንዴት አድርጎ እነዚህን ሰዎች ያስነሳና ይመልሳቸው ይሆን ወይም ሀገሪቱን መልሳ ወደ ልማት እንዴት አድርጎ ይመልሳት ይሆን የሚለውን ጥያቄ በሚያነሳበት ጊዜ ተፈለክማ ባንተው በራስ ላይ ቁድራዬን አሳይ የለም ወይ አለና ፈአማተሁ አላሁ ሚአተ ዓሚን ወዳውኑ እዛው ባለበት ቦታ ሰውየውን እንዲሞት አደረገውና እዛው ሙቶ ለመቶ ዓመታት ያህል አቅሙ ተበታትኖ በአካባቢው እንዲቆይ አደረገው ይላል። ቱመ ባዕሰሁ ልክ መቶ ዓመት ሲያልፈው እንደገና ቀሰቀሰው ይህንኑ ሰውዬ ማለት ነው። እንደተነሳ ቃል ከመለዲስ በመላእክቶች አማካይነት በዚህ ቦታ ሙተ ስንት ጊዜ ቆየና ዘገየ ብለው ጠየቁት ይላል። እናሱ እንግዲህ ጧት ወቅት ነበርና የወደቀው አሁን የተነሳው ምሽት ሰዓት ስለሆነ የዛው ለት መሰለው ባለ ለዲስ የውመን አለ። አንድ ቀን ሳልቆይ ያልቀረውም ብሎ መልስ ሰጠ። ግምታው ይመልስ ማለት ነው። እንደገና ቀኑ ደግሞ እንዳልተጠናቀቀ ገና ጮራ እንዳልዞረች ሲያይ እንዳልዋሽ ብሎ ሰጋና አውባዕዶየውም ወይም ቢያንስ ሙሉ ቀንም ባይባል ያው የተወሰነ የቀን ክፍል አሳልፌ ይሆናል አለ። ያቸውም አንድ ቀን አልሞላች እንደ ብሎ ሰግቶ ማለት ነው። እሱ መቶ ዓመት አልፎታል። ይህ ጊዜ መላይኮቹ መልስ ይሰጡታል ማለት ነው። ቃል በለቢ ሰሚአተ አሚን ሲያናግረው የነበረው መላይካ አንተ እንደምትለው አንድ ቀን ወይም ከፊል ቀን ሳይሆን ባይገርም መቶ ዓመት ነው እዚህ ቦታ የቆየኸው ብሎ ነገረው። ከዚያ በኋላ አህያ ተቀምጦ ስንቁን ጭኖ እዛው አህያው ላይ ቁጭ ብሎ ነበር ሲጓዝ የነበረው። አህያው ግን ገና አልተነሳም፣ አቦው ሙቶ ነበር እሱ። በል እንግዲህ ይህን የምንልህን ነገር ለማረጋገጥና የዛ ጊዜ ያነሳውን ጥያቄ በተጨባጭ መልሱን ለመረዳት ከፈለክ አሁን በአካባቢ ያለውን ሁኔታ በአክብሮ ተመልከት አለው። ፈንዱር ኢላ ጧዓሚክ የዛ ጊዜ ለስንቅ ይዘኸው የነበረውን ምግብህን ተመልከት አለው እና በቅረጭት እንደተቋጠረች ምግቡ እዛው ወዳውኑ ተገኘች ይባላል። ወሸራቢከ በእርቆት የያዛትም ውሃ ነበረች፣ እሷም እንዳለች ውሃዋ እርቆቷ ጋራ በነበረበት መልኩ ቀረበችለት። የት ሊቆይቶ እንዴት አድርጎ ውሃውንም ስንቁንም እንደመለሰው አይታወቅም። ባዶ ምድር በዳ ላይ እንግዲህ መቶ ዓመት የቆየች ብቻና እርቆት በነበረበት መልኩ መምጣት ማለት የአላህን ቁድራ ቁልጭ አድርጎ የሚያሳይ ነገር ነው ማለት ነው። ለም የተሰነህ እና ይህ ምግብና መጠጡ እንኳን መልኩና ይዘቱ ይለወጥ ቀርቶ መዓዛው እንኳን ዝንፍ አላለም። ሽታ ምን ያመጣ ነበረ ብዙ ጊዜ የቆየ ምግብ ማለት ነው። እና ምግቡ ጣዕሙም ሽታውም ምኑን ነገር ከነበረበት አልተለወጠም ማለት ነው። ልክ ትኩስ የዛ ጊዜ እንደነበረ ሆኖ መጣለት ምግቡ። ወንቡር ኢላ ሂማሪክ አለ። ቀጥለው ደግሞ ስትጓጓዝም ወደ ነበረው አህያህን ተመልከታል እና አህያው እዛ ቦታ ሙቶ ያው አቅሙ ተበታትኖ አጥንቶቹ ነጫጭ ሆነው በየቦታው ተርከስክሰው ነበረ እና እነዛን አጥንቶች እንዲመለከት አደረጉት ይባላል። ወሊነጅዐለከ አየተን ሊናስ እና በዚህ መልክ ያስነሳንህ ለአንተም ጥያቄህን በገቢር እንድታገኝ እንደገና ደግሞ በአካባቢ ያንተን ታሪክ ያዩና የሰሙ ሰዎች ሰው ከሞተ በኋላ ይነሳል ለሚለው ጥያቄ ተጨባጭ መረጃ ይሆንላቸው ዘንድ ነው አላህ በዚህ መልክ አንተን ያስነሳ። ወንቡር ኢለል ዒዛሚ ወደ አህያው አጥንት ተመልከታል። ከይፈን ሽዙሃ እንዴት እንደምናንቀሳቅሳቸው አጥንቶቹ በየቦታው ተበታትነውና ተለካክተው የነበሩትን ልክ አላህ ስብሓነሁ ወተዓላ ከያሉበት እያነሳ ምን እንግዲህ እንደሚነካቸው አይታወቁም፣ ራሳቸው ይፈላለጉና ይገጣጠሙ ገባ የተቆራረጡት አጥንቶች ማለት ነው። እና እነዛን አጥንቶች ከያሉበት ቦታ እያንቀሳቀስንና እያፈላለግን አሰባስበን እንዴት እንደምንገጣጥማቸው ተመልከት እያለ እዚቱ ላይ አጥንቶቹ መሰባሰብና መገጣጠም ጀመሩ ማለት ነው። እና ቱም ነክሶ አለህማ ተገጣጥመው ሲያበቁ ልክ ተርኪቡ እንዳለቀ ስጋው ደግሞ ከየት እንደመጣ ሳይታወቅ እንዳለ ግድግዳ በጭቃ እንደሚጨፈለቅ ስጋው መጥቶ ተመረገበት የአህያው ስጋ ማለት ነው። ፈለማ ተበየነ ለሁ ከዛ በኋላ ስጋው ተስተካክሎ ሲያበቃ ቆዳውን ጸጉሩ እንዳለ አንጥቶ አለበሰውና አደሰው። ልክ አህያው ለመንከባለል ተኝቶ ቆይቶ እንደሚነሳው አይነት ብድግ ብሎ ጮኸ ይባላል ጌቶ ላይ። እና በዚህ መልክ አላህ ሱብሓነሁ ወተዓላ ሁን ያለውን ነገር በቀላሉ በቅጽበታዊ ፍጥነት ለማድረግ የሚችል መሆኑ ከተገለጠለት በኋላ በመቶ ዓመቱ አንስቶት የነበረውን ጥያቄ መልሱን አገኘና እንዲህ አለ ግለሰቡ قال اعلم ان الله على كل شيء قدير እንግዲህ ከዚህ ድርጊት አላህ ሱብሓነሁ ወተዓላ ለማድረግ የሚፈልገውን ነገር ሁሉ ለማድረግ ምንም የሚገድበው የለለ ኃይሉና ችሎቱ ወሰንና ገደብ የለለው ከሃሊ ወይም ቻይ መሆኑን ጠንቅቄ አውቃለሁና ተረድቻለሁኝ በማለት ቃል ገባ ይባላል። እና ግለሰቡም ዑዘይር ይባላል ስሙ ይላል። ከዛ በኋላ እንግዲህ ከሞት በኋላ ከመቶ ዓመት በኋላ ከሞት ተነስቶ እንደገና ደግሞ ተውራትን በሚገባ ሐፍዞ ስለተገኘ ነው የውዶቹ ዑዘይር ኢብኑላህ ሊሉ የቻሉት ይባላል። إذا قال إبراهيم ربي أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ أربعة من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعوهن يأتينك سعيا واعلم أن الله عزيز حكيم. وإذ قال إبراهيم ربي أرني كيف تحيي الموتى نبي الله إبراهيم دقمو باندوكت جتاي هوي ሙታንን እንዴት አድርገህ እንደምታስነሳና እንደምታድን አሳየኝ ብሎ የጠየቀ መሆኑን አስታውስ ይላል። قال اولم تؤمن ይህን ጥያቄ በሚያቀርቡበት ጊዜ አላህም ለመሆኑ አንተ ሙታንን የማነሳ መሆኔን አታምንም እንዴ? ታላየ በተከረ አታምንም ማለት ነው ብሎ ጠየቃቸው ይላል። ያው ይያወቀ እሳቸው ለምን እንደጠየቁ ማብራሪያ እንዲሰጡ ሊጋብዛቸው ፈልጎ ነው። قال بلا ابراهيم እኔ አንተ የነገርከኝ ነገር ለመቀበልና ለማመን ወደ ኋላ የምልበት ምክንያት የለም። እምነቱን ተቀብለዋለሁኝ። ግን ካሰሙት ያዩት ይሻላል እንደሚባለው ለሌላም ሰው አላህ እንዲህ አረጋል ብዬ ስናገር አይተዋል ይለኝ አሁን ለማለት ያስችለኛልና የበለጠ ለማረጋገጥ ፈልጌ እንጂ ተጠራጥሬ አይደለም ማለት። ወላኪን ሊጥመኢነ ቀልቢ በጆሮዬ እንደሰማሁትና በልቤ እንዳመንኩት እንደገና ባይኔም በማየቴ እውቀትና ግንዛቤ የበለጠ ተረጋግጦ ልቦናዬ እንዲረካ አስቤ እንጂ ተጠራጥሬ አይደለም ማለት። قال فخذ أربعة من الطير انقداوس اندالكو ايهن نجر لما وقف لك عرات يتلها جوا عواف وين براري وچين عطباس بالنعيال فصرهن إليك ودان سمك رب بارك عطقت تملكة عجو غالا ليلوس اندال مسلو وين باندي سونة عجو انشفلالك عندك على عدرق عجو ثم جعل على كل جبل منهن جزء ينسنا قال عواهده عندك عركبو على የተለያዩ ጋራዎች ላይ እየቆነጠርክ እንደዚህ እንደተከተከተ መዳኒት በተለያዩ ተራራዎች ጫፍ ላይ አቀምጥ አላቸው። ቱመድዑሁን ከዛ በኋላ ንቶሎ በአላህ ፍቃድ ብለህ ጥራቸው የእቲነ ከሳያ የዛ ጊዜ ፈጥነውና ቀልጥፈው ይመጣሉ ወደ አንተ። በሚመጡ ጊዜ ጭንቅላታቸውን እንድታቀርብላቸው አለ። ሌላው ሰውነታቸው በአየር ላይ እንደዚህ እየተዋነበ ስጋውን ጓደኛውን ላባውን ተመሳሳይ ላባውን እየፈለገ ከተገጣጠመና ከተረከበ በኋላ በመጨረሻ ጭንቅላታቸውን ለመፈለግ ወደ አንተ ይመጣሉ። ጭንቅላታቸውን እዛው ፊት ላይ አይን እያየ ይገጠምላቸዋል። በዚህ መልክ እናስረዳሃለን አላቸው። ልክ እንደተባሉት አሰባስበው አርደው ሰውነትን ጨፈላልቀውና ቀጥቅጠው ሲያበቁ በተለያዩ ጋራና ተራ ላይ አስቀምጠው ሲጠሯቸው በዛው መልክ እየተዋነቡ መጡና ሰውነታቸው እንደነበረ ተገንብቶ ዲነው ቁጫሉ ማለት ነው። ይህን ሲያዩ ኢብራሂምም እንግዲህ ልክ እንዳሉት ልባቸው ረካ። ወአለም አንላህ አዚዙን ሐኪም እና ይህን ለማድረግ የቻለ ጌታ አላህ እንግዲህ ማንኛውንም ነገር ለማድረግ የማያቅተው አሸናፊና በስራውም ደግሞ በእውቀቱ እጅግ የረቀቀ ጥበበኛ መሆኑን እወቅ በማለት መልስ ሰጣቸው ጌታቸው ነው የሚባለው። ይህንን ጥያቄ ለማንሳት የፈለጉበት ምክንያቱ ኑምሩዝ ጋራ በሚከራከሩበት ጊዜ የኔ ጌታ ሙታንን ያነሳል ሕያዎችን ይገላል ሲሉ የዛ ጊዜ አላህ ጠብቋቸው ነው እንጂ ለመሆኑ ይህን ሲያረግ አንተ በአይንህ አይተህ ታውቃለህ ወይ ቢላቸው ኑሮ አዎን ካሉም ሊዋሹ ነው። አላየሁም ካሉም የማታውቀውን ነገር ታዲያ ምን ትለፈልፋለህ ሊላቸው ስለነበረ ያ ሁኔታ ትምህርት ተሰጥቷቸው ነበረና ለወደፊትም በተመሳሳይ መልኩ ጥያቄ ሊመጣ አሁን